ርኩስ መንፈስ ወሬ አልንገዳገደ ባጋንንት ምክር እኔ አልታለልም የሰይጣንን ጥሪ ግብዣ ልቀበልም በሚጠፋ ብር ወርቅ ሀብታ ልደለልም ከመጠፋው ዓለም ውርስ አልካፈልም ወደ ሰይጣን እጅ እጄን አልዘረጋም አይዋጥልኝም ፍርፋሪ አልጎርስም እንግዲህ ከምድር ምጽዋት አልለምንም የኢየሱስ ወታደር ነኝ የኢየሱስ ወታደር ነኝ እወጋለሁኝ አልሸነፍም ለሰይጣን እጄን አልሰጥም ያለም አጫፋሪ መሆን አልፈልግም የከረፋ ኑሮ መኖር አልመኝም ኃጢአት ማራገፊያ ወደብ አልሆንህም ያለፈው ይበቃል አትነግድብኝም በሰይጣን ሽንገላ አልጠመዘዝም ከሚወደኝ ጌታ ልቤን አላርቅም ነቅቼብሃለሁ አልሞኝልህም ኢየሱስ ጌታ ነው ማለቴን አልተውም የኢየሱስ ወታደር ነኝ የኢየሱስ ወታደር ነኝ እወጋለሁኝ አልሸነፍም ለሰይጣን እጄን አልሰጥም አምላኬን አልክድም እኔ አልሰግድልህም አሻፈረኝ አልገዛልህም ጠላቴ ሆይ ፍመር እጄን አልሰጥህም ወግጥፋ ሰይጣን አይሳካልህም ጽድቅ የሚሰደድ የዚህ ዓለም መናኝ የተስፋ አገር ወራሽ የእምነት ወታደር ነኝ የሰማዩን ንጉሥ አገለግላለሁ ወታደር ነኝ እኔ ነፍስ ማርካለሁ የኢየሱስ ወታደር ነኝ ሃሌሉያ የኢየሱስ ወታደር ነኝ እወጋለሁኝ አልሸነፍም ለሰይጣን እጄን አልሰጥም የፍልስጤምን ኃይል ጎልያድን ለመቀነ የሳኦል የጦር ልብስ አያስፈልገኝም ከአንድ ጠጠር በቀር ሰይፍ አልታጠቅም በኢየሱስ ስም ካልኩኝ ወንጭፍ ያስተውም ገና ብላቴና ለጋ ልጅ ብሆን በኢየሱስ ስም እንጂ በሰይፍ ያልመካም ግንባሩን ካልሆነ እጅግሩን አልመታም በጠጠር ነው እንጂ በጦር አልዋጋም የኢየሱስ ወታደር ነኝ ሃሌሉያ የኢየሱስ ወታደር ነኝ እወጋለሁኝ አልሸነፍም ለጠላት እጄን አልሰጥም በድንጋይ ወንጭፌ አጋድመዋለሁ የጎልያድን አንገት በሰይፍ ቆርጣለሁ ምርኮ የለእስራኤል ወስጄ አሳያለሁ እልፍ ገድሏል የሚል ዘፈን አስወጣለሁ በእድሜ ዘመን ሁሉ እገስጽሃለሁ የእምነት አርበኛ ነኝ እቋቋምሃለሁ በጉባኤ መሃል አዋርድሃለሁ በኢየሱስ ስም ውጣ እያልኩ አዝሃለሁ የኢየሱስ ወታደር ነኝ የኢየሱስ ወታደር ነኝ እወጋለሁኝ አልሸነፍም ለሰይጣን እጄን አልሰጥም በእኔ ፊት አትቆምም አባረርሃለሁ አትችለኝም ሰይጣን አሸንፍሃለሁ ጎልያድ አትፎቅ አጋድምሃለሁ በኢየሱስ ስም ብዬ ግንድሽ አልፋለሁ የኢየሱስ ወታደር ነኝ ሃሌሉያ የኢየሱስ ወታደር ነኝ እወጋለሁኝ አልሸነፍም ለሰይጣን እጄን አልሰጥም የኢየሱስ ወታደር ነኝ አሜን የኢየሱስ ወታደር ነኝ እወጋለሁኝ አልሸነፍም ለጠላት እጄን አልሰጥም።